እዝት ቦታ አንታ ወጣኝ ንጊታ ግሮ ማፋት የምትራራ የምትዳኝ በምግራ ባንትኛለው ነዛወትቻለው ተመስገን ኢየሱስ ነ ናቂዎች ሳልገዛ ስለብዛልኝ አንተ ገዛ ወጥቻለሁኝ ቅጥሩ በርሶ የወሰንከውም ጊዜ ደርሶ ግሮም አባት የምትራራ የምትረዳኝ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ ስለ thank you. Jesus, aleluia.